ከ2000 ዓመት ገደማ አካባቢ ይቀድማል ተብሎ ይታሰብ የነበረው እንዳ ሳይሆን 19 ምዕተ ዓመታት ያክል ወይም ደግሞ 17 አካባቢ ይርቅ እንደነበረ ነው የተረጋገጠው። ኡር የተባለችው የከልዳን ምድር የኢብራሂም አለይሂ ሰላም የልደት ቦታ ናት። هي مهد ابراهيم وهي التي تعرف اليوم باسم المغير مغير بمبال በዛሬው ጊዜ ተታወቃለች ያቺ ቦታ ማለት ነው። በዲጅላና በፍራትስ ተፋሰሶች ዳርቻ አካባቢ ፍሳሊ الى الجنوب በስተ ደቡብ አካባቢ ሜዳማዋ ላይ የነበረ ቦታ ነው ማለት ነው። ከዚያም የመጽሐፍ ባለቤቶች እንደሚሉት ኢብራሂም አለይሂ ሰላም ከወላጅ አባታቸው ጋር ሆነው ከዚች ምድር ወደ ሐራን ምድር ተሰደዋል። ከሁለቱ ተፋሰሶች ራቅ ብለው ማለት ነው። የአረበኛ መዛግብቶች እንደሚያመለክቱት ኢብራሂም አለይሂ ሰላም የተወለዱት በባቢል ምድር ነው። ያቁት አልሐመዊ የተባሉት የጂኦግራፊ ሊቅ እንዳሉት እነሃ በይነ ዲጅለተ ወልፍራት وهي التي يقال لها السواد بمالت اسقمطوال نمروز ابن كنعان ابن كوش يبال ينبره عند نغوس بنبربتنا بنغسبت زمن نو ابراهيم عليه السلام ازي اكوابي لا يتغنيت مالنو يبابل حزب سلطانه بعراق مدر لاي غولابلو يتا ينبروم بزي زمن نو بابل اكوابي يتقمطوت ባቢላውያን የመጀመሪያ አይደሉም። ከነሱ በፊት ነብዩላህ ኑህና ወገኖቻቸው እዚህ አካባቢ ላይ ይኖሩ ነበር። እንደውም ያን አካባቢ ያለሙት ኑህ ናቸው ወይም ደግሞ የኑህ ወገኖች ናቸው ተብሎ ይነገራል። قال ابن عاشور رحمه الله وقوم ابراهيم عليه السلام كانوا من الكلدان كلدان ከሚባሉ ህዝቦች ናቸው የኢብራሂም ህዝቦች። وكان يسكن بلدا يقال له كوثا ኩሳ ተብሎ የሚጠራ ቦታ ላይ ኢብራሂም ይኖሩ ነበር ወይም በተውራት አጥራር ኦር አልከልዳን ተብሎ ይጠራል። ዛሬ ኦርፋ ወይም ደግሞ አርሃ ተብሎ የሚጠራው አካባቢ ማለት ነው። ኢብራሂም አለይሂ ሰላም እዚህ ቦታ ይኖሩ ከነበረ ጊዜ በኋላ ወደ ሐራን ብሎም ወደ ሻም ሀገር ማለት ነው ተሰደዋል። اذهب من ارضك ومن عشيرتك ومن بيت ابيك آلاتشو الى صفر التكوين لاي كمدره كبيتسبوچ ماكلنا كاباته مندر وطعنا ود حران تغواز تبلو تعززو كحران دمو يكنعان حزبوچ مدر نو صابئا يميبالوت يمنت كفلوچ ازي اكبابي نورو نبر بيت املكو نبراچو تلقو مثل ويم دمو طاعوت يعملكوت ينبروم ازي نو انني سوچ كواكبتن يميملكو سوچ ناتچو በከዋክብት ስም ግን ምድር ላይ የተለያዩ ቅርሳ ቅርሶችን ወይም ደግሞ ሐውልቶችን ሰርተው ያመልኳቸው ነበር። በኢራቅ አካባቢ የነበሩት ህዝቦችም ያውጣውት አምላኪ ናቸው። የጣውቱ ይዘት ቢለያይም ከጣውቱ በላይ ደግሞ የአማልክቶች አምላክ ተብሎ የተሰየመው ራሱ ንጉሱ ነምሩዝ ይባል የነበረው ሰው ነው ማለት ነው። በስሩ የተለያዩ ጣውቶች አሉ። የበላይ አካሉ ግን ራሱ ነምሩዝ ነበር ማለት ነው። የሚገርመው ነምሩዝ ያማልክቶች አምላክ ብሎ ራሱን ከሰየመ በኋላ ሌሎች አማልክቶች የሱን ስልጣን እንዲጋሩት እንዴት ሊፈቅድ ቻለ የሚለው ሲታሰብ ነው። የዓለማቱ ጌታ አላህ Subhanahu Wa Ta'ala አንተ ገዛ ሲባል እንብ ያለው ከሱ በታች ያሉ አማልክቶች ግን እንድኖሩ ፈቅዶላቸዋል። ይሄን ያክል ጅላጅል ነበር ወይስ እንዴት ፈቀደ? እዚህ ላይ ጥያቄዎቹ ጥያቄው ሲነሳ የተሰጡ መልሶች አሉ። አንደኛው ኑምሩዝም ሆነ በዙሪያው ያሉ መኳንንቶቹና ሹማምንቶቹ ጣዖቶች አምላክ እንደማይሆኑ ይገባቸዋል፣ ጥቅምና ጉዳት እንደማይሰጡ። ኑምሩዝም ራሱ አምላክ እንዳልሆነ ያውቃል፣ ልክ ፍርዖን እንደሚያውቀው ወጀሐዱ بها واستيقنتها انفسهم እንደሚለው። ይሄ ተሰውሯቸው አይደለም፣ እንደማይጠቅሙ እንደማይጎዱ ያውቃሉ። ግን ህዝቡን በምን ውጥረት ውስጥ ያስገቡት? ህዝቡ የሆነ ነገር ይዞ እነሱ ከሚሰሩት ደባና ግፍ እንዲዘናጋ በአምልኮ ስም ማታለል እንደ አማራጭ የተጠቀሙት ነበር። አራደ አይልህየ ህዝቡ ሊያታለል ፈለገ عن التفكير في القضايا الكبرى المتعلقه بالحكم واداره البلاد ብዙ ጊዜ እንግዲህ አማልክ ማን ነው አምባገነኖች የሚታለልበት ነገር ለህዝብ ይፈልጋሉ በሃይማኖት ስም ከሆነም ቅራ ይላቸውም የነሱን እንትን የማይነካ አካል ሆነ በስተቀር እስከሆነ ድረስ ማለት ነው አንዱ ይሄ ነው ሌላው ደግሞ አምላክ ያለው እነዚህን አማልክቶች የፈቀደው لانه يعلم انها لا تنافسه እሱን እንደማይቀናቀኑትና በሱ ላይ አመጽ እንደማያወጡ ጉዑዝ አካላት እንደሆኑ ስለሚያውቅ ለዚህ ነው የፈቀደው ወይም ደግሞ ራሱን አምላክ ብሎ የሰየመው ከአማልክቶች ባደረገው ቡራኬና በነሱ ፍቃድ ነው ብለው የሚተነትኑም አሉ አማ ያማልክቶች አምላክ የሆነው በነሱ ፍቃድ ነው ብሎ ነው እንግዲህ ምላሽ ሰጥ የነበረው ማለት ነው بسمها يحكم وهي التي تباركه وتنصبه زعيما እንዲህ አይነት የጣዖት አምልኮ ዝብርቅርቅ አለበት ማህበረሰብ ውስጥ ነው እንግዲህ ኢብራሂም አለይሂ ሰላም የተላከው ኢብራሂም አካላዊ ገጽታቸውን አስመልክቶ የመጣ ሐዲስ አለ روى احمد ومسلم والترمذي رحمهم الله عن جابر بن عبد الله رضي الله عنهما ان رسول الله صلى الله عليه وسلم قال عرض علي الانبياء فاذا موسى ضرب من الرجال كانه من رجال شنوءه ورايت عيسى ابن مريم فاذا اقرب من رايت به شبها عروه بن مسعود ورأيت إبراهيم صلوات الله عليه فإذا أقرب من رأيت به شبها صاحبكم يعني نفسه مسانا ما يتشال لهن يشنو آمها برسبت واللاجي مسلال أكالو تأنكر رزم يالا نبرنا عيسى نا يتشال لهن عيسى دقمو عروة بن مسعود مسلال إبراهيم نا يتشال له إبراهيم نمي مسلو ينان توبا لدربانو أنين ينالو مالتنو ورأيت جبريل عليه السلام فإذا أقرب من رأيت به شبها دحية طلال إبراهيم عليه السلام يهني مسلو نبرا ما لنه قلي يزيه قصى أبالي هنوت إبراهيم عليه السلام يزر حرقات جوصة من دنة وسبال يتاريك سووش يسافتنا قرال لا إبراهيم ابن تارخ بلويت إرهجوال ابن ماحور ابن ساروغ ابن راعو ابن فالغ ابن عابر ابن شالخ ابن قينان ابن ارفخشد ابن سام ابن نوح ايه ابن جرير النا ابن الاثير بلوم ابن جوزي يتكسوت يزر حرقنا ابن كثير كزي ما هكال قينان يالون تلوطال ك نوح بلا يالو يزر حرق ينوح تاريك لاي اسالف انوال لنا مدقاق ما يسفلقم جن قرآن لاي ابراهيم ابات آزر بلوت ارتوطال يتاريك سوچ دمو تاريخي يالونو ታዳ ይሄ ልዩነት እንዴት ይታረቃል? በርግጥ የቁርአኑ ተቀባይነት ያለው ሌላው ውድቅ መሆን ያለበት ቢሆንም ምክንያቱን መፈለግ ያስፈልጋል ማለት ነው ለምን እንዲህ አሉ የሚለውን ቁርአኑ እንዲህ ይላል يقول الله عز وجل واذ قال ابراهيم لابيه ازر اتتخذ اصناما الهه اني اراك وقومك في ضلال مبين ابراهيم لاباتو ازر طاعاتن امالكت ادرغه تيزالله እንዴ እኔ አንተና ወገኖችህ ግልጽ በሆነ ጥመት ውስጥ ሆናችሁ ያያዩሃችሁ ነው ምን ነው አሉ ማለት ነው አዘር እንግዲህ ኢብራሂም አባት ነው ማለት ነው ታዳ ታሪክ የተባለው ለምንድነው የሚለውን ኢብኑ ጀሪር አጥበሪ رحمه በሁለት መንገድ አስማምተውታል አንደኛው የግል ስሙ አዘር ነው ታሪክም ይባለም ሌላ ስም አለው ይላሉ ወይ ደግሞ አንደኛው መደበኛ ስሙ ነው ሌላኛው ደግሞ ቅጽል ስሙ ነው ለቀብ ነው احدهما لقب والاخر علم በማለት ይመልሳሉ ابن كثير منهم حساب وهذا الذي قاله محتمل الى له አፍታ ቆይታ አረፍት እንወስድና እንቀጥላለን ከኛው ጋር ቆዩ ተመልካቾቻችን እንግዲህ ኢብራሂም አለይሂ ሰላም ኢብራሂም ኢብኑ አዘር ናቸው በትክክለኛው አካሄድ ሌላም ቅጽል ስም የነበረው ቢሆንም ይሄው ማዕና በሐዲስ መጥቶ እናገኘዋለን رواه البخاري في صحيحه عن النبي صلى الله عليه وسلم انه قال يلقى ابراهيم اباه آزر يوم القيامه وعلى وجهه قطره وغبره ابراهيم آزر يتبالون اباتون يقيامالت ياغنيوال تفيتو لاي صلمتنا ابوارا شفنوت ياغنيوال الى آزر بلو ترتوتال نا ابراهيم اباتاچون ياغنيو غزي قيامالت فيقول له يا الم اقول لك لا تعصني እንዲያትበለኝ እኔ ምልህን ተቀበለኝ በያል ነበር አባቴ ይሄው ዛሬ እንግዲህ ለዚህ ውርደት ልትበቃ ነው ምን ይሻልሃል ወልጅ ያን ያልገባኝም እንጂ ዛሬ አሁን መታዘኝን እቀበላለሁ ይላቸዋል ታሪኩ በሌላ አጋጣሚ ምን መለሰበት ይሆናል ረጅም ነው ኢብራሂም ቅጽል ስም ነበራቸው እንደዚሁ አበዲፋን ወይም ደግሞ የንግዳ አባት በመባል ይታወቁ ነበር ኢብኑ አሳኪር ከዒክሪማ እንደዘገቡት ማለት ነው አቡ ዲፋን የተባሉበት በጣም ቸርና እንግዳ በጣም የሚወዱ የሚያስተናግዱ ስለነበሩ ነው በጣም እንግዶቻቸውን ይንከባከባሉ ያላቸውን ጥሩ የሚባል ነገር ለእንግዳ አይቆጥቡምና የእንግዶች አባት ተብለው ተጠሩ መላእካዎች እንኳን ሲመጡ መላእካ መሆናቸውን ስላላወቁ ፈጠን ብለው ለጋ ወይፈን አርደው ጠብሰው አላ ተአኩሉን ምነው አትበሉ ረብሉልኝ ብለው ነው የጋበዙት ማለት ነው የባቢል ህዝብ አባል ናቸው ሲባል ትውልዳቸውም የዚያው ጎሳ ነው ማለት ነው ወይስ አካባቢው ለተወልዶ ተቀላቅለው አብረው ስላደጉ ነው ይላል የታሪክ ሰዎች ወዝግብ አምጥተው አጋጥሞኛል ኢብራሂም አለይሂ ሰላም ينتمي الى اهل بابل نسبا وهم سلاله صام ابن نوح የኑህ ዝርያናቸው ቋንቋቸው ማረብኛ ሳይሆን የራሳቸው ባቢሎንኛ ቋንቋ ነበራቸው የሚሉ በርካታ የታሪክ ሰዎች አሉ። አንዳንዶቹ ደግሞ አይደለም የኢብራሂም አያቶች ከደቡብ አረቢያ ከየመን አካባቢ ወደ ኢራቅ የተሰደዱና ከዚያ ህዝብ ጋር ተቀላቅለው ያደጉ እንጂ زي ربونجي يا عرب زرناچو بلو يميكراكرو قالو نزحوا من جنوب جزيره العرب الى شمال هايلا انداوم عبراني يميبالوت اسرائيلاويان عبراني يتبالوبت يا عابر زر سلوهونو نو عابر دغمو نبي الله هود راساچو ناچو ابن عابر ابن فالخ يميبالو السنو بمالت يميملسو قالو ايهي انداو اند تاريخ ስለተነገረ ብቻ አነሳሁት እንጂ ለኛ በኩል የሚያመጣው አንዳችም ለውጥ የለውም ዘራቸው ምንም ይሁን ምን ቁም ነገሩ እሱ ላይ አይደለም አስተምህሮቱና የዳዕዋ ሂደቱ ነው እኛንም የሚመለከተውና ማለት ነው የባቢል ህዝቦች ጣዖት በማምለክ የታወቁ ናቸው ቀደም ሲል እንደተቆምኩት ባቢል የምትባለው ከተማቸው ስሟ ራሷ ከሁለት ቃል የተዋቀረ ነው ባብና ኢል ከሚለው ባብ ማለት በር ማለት ነው ኢል ማለት ደግሞ አምላክ ማለት ነው ትርጉሙ በዋበቱል ኢላህ ወይም ደግሞ የአምላክ በር ማለት ነው ወደ አምላክ መወጣጫ በርናት ብለው ከተማቸውን ይሰይሟት ነበር ይሄ የሆነው ደግሞ በተለያዩ ክፍላተ ሀገሮችና ያገሪቱ የተለያዩ ቦታዎች ላይ የተዋረድ አማልክቶች ነበሯቸው እንግዲህ የጣዖት አምልኮ ተዋረድ ሲኖር ተመልከት ያንድ ክፍለ ሀገር ጣዖት የዛች አካባቢ አምላክ ተብሎ ይጠራል እንዲሁ በተዋረድ ይወጣና ወደ ላይ ያሸቀበ ሂዶ በባቢል ከተማ ውስጥ ደግሞ አንድ ቤተ አምልኮ አላቸው በቤተ አምልኮ ውስጥ በርካታ ጣዖቶች አሉ የሁሉም ጠቅላይ የሆነ ደግሞ ግዙፍ ጣዖት ማከላቸው ጉፍ ብሎ የሚቀመጥ የጣዖቶች ጣዖት ወይም ደግሞ ያማልክቶች አምላክ ብለው ይሰይሙት የነበረ ጣዖት አላቸው እንግዲህ ወደ ፈጣሪ ወደ ታላቁ ጌታ ወደ አላህ ለመቃረብ በዚህ በትልቁ ጣዖታችን አማካኝነት ብቻ ነው መደረስ የሚቻለው ብለው ያስባሉ የጣዖት አምልኮ መዋቅር ነበራቸው ማለት ነው ለዚህ ነው እንግዲህ ባብኢል ብለው ከተማቸውን የሰየሙት የፈጣሪ መገናኛ በር ማለት ነው ابراهيم عليه السلام لزيه حزب ብቻ ሳይሆን ለኢራቅ ህዝብም ወደ አፍሪካም ወደ ግብጽ በመምጣት ለፍልስጤንም ህዝብ ወደ ሂጃዝም ሄደው መካላ ኢስማኤልን በማስቀመጥና ካዕባን በመቆርቆር በዛን ዘመን በነበረው ዓለም አልዓለም القديم በሚባለው አካባቢ የተንሰራፋውን ሽርክ ማስወገድና ተውሂድን ማስፋፋት የተሳካላቸው ታላቅ ነብይ ናቸው ማለት ነው። በዛን ጊዜም ሰው የነበረው እነዚሁ አካባቢ ነው። ከዛ በኋላ ነው እንግዲህ ስርጭቱ የመጣው አፍሪካ አካባቢ እንግዲህ እስያ እንደዚህ ማለት ነው። قال الحافظ ابن كثير رحمه الله وكل من كان على وجه الارض كانوا كفارا سوى ابراهيم الخليل وامراته وابن اخيه لوط بمدر غص ينبروا سوچ باتقالاي كهاديان نبروا كابراهيم كبالبيتونا كوندمو لج لوط بستكر وكان عليه السلام هو الذي ازال الله به تلك الشرور وابطل ذلك الضلال غير الله السن نبره انذين ተንኮሎችና ክፋቶች ያስወገደበትና ይሄን ጥመት ያጠፋበት ከልጅነቱ ጀምሮ አላህ ቅን አድርጎ አስተሳሰቡን ዕውቀቱን ጥልቅ አድርጎ አሳድጎታል በንክብካቤው ወዳጅ አድርጎ ይዞታል ወለቀድ አተይና ኢብራሂማ ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን እንደሚለው ቅንነቱን አዋቂነቱን ለኢብራሂም ከልጅነቱ ሰጥተነዋል ቀደም ሲል አለ ከነብይነቱን በፊት ብሩህ አስተሳሰብ የነበረውና የማህበረሰቡን የተዛባ እምነትና አመለካከት ክፉኛ ይነቅፍ የነበረ ሰው ነው ለዚህ ማዕረግ ደግሞ ብቁ መሆኑን እናውቃለን ወኩና ቢሂ ዓሊሚን ኢላላ አላህ Subhanahu Wa Ta'ala ና ኢብራሂም የዳዕዋ ሂደት ብዙ ውጣ ወረዶች ያሳለፈ ነው ማለት ነው መጀመሪያ ነብይነትን ሲሰጡ መልእክተኝነትን ሲረከቡና ኃላፊነቱ ሲጣልባቸው ወደ ሰፊው ማህበረሰብ ከመሄድ በፊት ወደ አባታቸው ነበረ ቀጥታ ያመሩት ከአባታቸው ጋር ያደረጉትን ውይይት አላሁ عز وجل ሱረቱ መርየም ላይ በተከታታይ እንዲህ በማለት አስቀምጦልናል ወዝኩር ፊል kitab ابراهيم انه كان صديقا نبيا በመጽሐፉ ابراهيمን አስተውሰው ጻድቅ ነበረ እውነተኛ ነበር ነብይ ነበር إذ قال لأبيه يا أبتي لما تعبد ما لا يسمع ولا يبصر ولا يغني عنك شيئا أباتي هوي يما يسمع يما يأينا كمنم نقر أنت اللادن يما يشلن آكال يما التاملكو سلام عندنو استيمال سنستين عالوت مت إياكي مجمر دنك طبابنو استراسو ملسوني فلقو مالتنو تزاز كمستت ጠይቆ እንዲከነከነው ማድረግ የተሻለ አማራጭ ነው ብለው ነው ያ አበቲ እኒ ቀድ جاءني من العلم ما لم ياتك አባዬ ሆይ ከእውቀት ወዳንተ ያልመጣ እኔ ዘንድ የመጣ አለ فتبعني اهديك صراطا سويا ተከተለኝ እስቲ ባክህ ትክክለኛ የሆነ መንገድ እኔ ልምራህ ያ አበቲ لا تعبد الشيطان ሰይጣንን አታምልክ አባቴ ሆይ ان الشيطان كان للرحمن عصيا شيطان برحمن لا يامصه كنتو فطور نونا يا ابتي اني اخاف ان يمسك عذاب من الرحمن فتكون للشيطان وليا كرحمن بكل هنا قطات انداداسسهنا يا شيطان وداج انداتهون يسغاه لهنا يالهوتني قال اراغب انت عن الهتي يا ابراهيم ለመሆኑ አንተ የኔን አማልክቶች የምትጠላና የምትነቅፍ ብሎም የምትቃወም ነህ እንዴ ኢብራሂም እስካሁን ሳላውቅህ ለኢለም ተንተሂ ለአርጁመንከ ከዚህ አቋምህ የማትታቀብና የማትመለስ አማልክቶችንም ከመንቀፍ የማታርፍ ከሆነክ ወግራሃለሁ አላቸው ወህጁርኒ መልየን ለረጅም ዘመን ራቀኝ አይነህን አይለህ አለይ አላቸው قال سلام عليك ساستغفر لك ربي انه كان بي حفيا دهناهن اللي ياباتي جيتاي الله لاني ليو تكرت سلام يسطن يمره زند ما صنوا الله يتارق زند واعتزلكم وما تدعون من دون الله غنا ان انتنم هنا كالله ليلا متاملكوتن امالكتوچاچون ارقاچو الله اغلل الله كنانتي كنانته وادعو ربي عسى الا اكون بدعاء ربي شقيا جيتاين ما صنوا الله منالباتم بجيتاي دعاء ادلبس اندمالهون تعلق تصفى لن تصفى درغالو قالوا نا تلاياجواچو فلما اعتزلهم وما يعبدون من دون الله وهبنا له اسحاق ويعقوب وكلا جعلنا نبيا ሲገለሏቸውና ከአላህ ሌላ የሚያመልኳቸውንም ትተዋቸው ሲሄዱ ግዜ ኢስሐቅና ያዕቁብ የተባለን ሰው ሰጠነ ለኢብራሂም ኢላ ሁሉንም ነብይ ያደረገናቸው ልጆቹ ናቸው ኢብራሂም አለይሂ ሰላም ኢስሐቅና ያዕቁብ ወወሀብና ለሁም ሚን ረህመቲና ወጀዐልና ለሁም ሊሳነ ሲድቅን ዓሊያ ከዝነታችን ለገስናቸው መልካም ዝናንም ከፍ ያለን ዝና በመጪ ትውልድ ውስጥ አደረግንላቸው ኢላ ይሄ ታሪክ እንግዲህ የነብዩላህ ኢብራሂም የዳዕዋ አጀማመርን ሂደት የሚናገር ነው ከማንም በፊት ከምንም በፊት ቀጥታ ወደ ቤተሰባቸው ሂደዋል አባታቸውን የመጀመሪያ ዳዕዋ አደረጉለት ሲዲቅ ናቸው እነተኛ ናቸው ከዚያም አባታቸውን ደሞ ዳዕዋውን ሲያቀርቡለት ከአባታቸው መጀመሩ አንድ ጥበብ ነው ምክንያቱም ዳዒ የሆነ ሰው ወደ መንደር ሄዶ ወደ ጎረቤት ሄዶ ወደ አገር ሄዶ ለሰፊው ህዝብ ከመውራቱ በፊት መጀመሪያ ቤቱን ማስተካከልና ማጽዳት እንደሚገባ ያስተምራናል ከዚያ ቀጥለው ደግሞ አቀራረቡ ራሱ አንተ ካፊር አንተ ሙጅሪም አንተ እንዲህ አይነት ብለው የስድብና ዳ ሳይወርዱበት በፊት በተህትናና ለአባት በሚገባው ክብር ቋንቋን ያነጋገሩት ዳዒ እንዲህ ነው መሆን ያለበት የአባት ክብር እምነት ስለተለያየ አይቀርም ሁሌም እንደተከበረ መኖር ነው ያለበት አባቴ ሆይ ሊመ ተዕቡዱ ማ ላ የስመዑ ወላ ይብሲር የማይሰማ የማያይ አደጋ ቢመጣብህ ሊመክት የማይችል መልካም ነገር ቢያስፈልግህ ሊያጎርስህ ሊያቀብልህ የማይችል ግዑዝ አካል ጥቅም የሌለው ነገር ማምለክህ አንተን የመሰለ ብሩህ አስተሳሰብ ያለህ እንደማለት ነው እንደው እንዲህ አይነት ነገር መስራትህ ምክንያቱ ምን ይሆን ያልገባኝ ነገር ቢኖር ይሄ ነው እኮ ለምንድን ነው መታመልከው አሉት ሎጂካዊ ምላሽ መስጠት ይችላል ተብሎ አይታሰብም ስለዚህ ነው እገርፋለሁ ብሎ ያስጠነቀቃቸው ኢብራሂም ግን ይሄን ብቻ አይደለም ያሉት የዳዋ አቀራረባቸው በደንብ ለናጤነው የሚገባ ስለሆነ በተለይ ከአባታቸው የጀመሩት የዛሬው ፕሮግራም እያጠረ ከመሆኑ አኳያ ወደሚቀጥለው ፕሮግራማችን እናስተላልፈዋለን እስከዚያው በሰላም ቆዩን ወአኺሩ ዳዕዋና አንልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ